መላእካ አለን አይደለም የሚጠብቀን መላእካ የተወከለልን መላእካ አለ አንድ ሰው በሚዋሽበት ጊዜ ያ መላእካ ከዛ ውሸታም ሰው ከወጣው ነገር ሽታ የተነሳ ለወሰላይ ስራት አንድ ማይል ይርቀዋል አሉ መላእካው ይርቀዋል ሰውየው በሚዋሽበት ጊዜ መላእካ ይራቀው ነው የሚሄድ መላእካ ከራቀው ማን ይቀርባል ሸይጣን ይቀርባል ማለት ስለዚህ ውሸት ምን ጊዜም የሚያስከትለው ነገር አደጋ ውሸት ውሸትን ያስከትላል ውሸት ሌሎችን ወንጀሎችን ያስከትላል ምክንያቱም ሰውየው መላእካ ይራቀው በሸይጣን እየተከበበ ስለሚመጣ ማለት ነብዩ አለይሂ ሰላቱ ወሰለም ኢማሙ አህመድ በዘገቡት ሐዲስ የመጨረሻ ቀን መቃረቡን የቂያማ ቀን መቃረቢያ ትንሹ ምልክትም ነውታል ውሸት የቂያማ ቀን መቃረቡን የሚያመለክት ትንሹ ምልክት ان من علامات الساعه الصغرى كثره الكذب የቂያማ ቀን መቅረቡን ከመያመላክቱ ምልክቶች ትንሾች ትንንሽ علامات الساعه الصغرى የሚባሉ አሉ ኩብራል ትንንሽ ምልክቶች አሉ ትልልቅ ምልክቶች አሉ የቂያማ መድረስ ምልክቶች ማለት ነው ትልልቅ ምልክቶች የሚባሉት ነደጃል መምጣት ዒሳ መመለስ መህዲ መምጣት የመሳሰሉት ነገሮች ናቸው ትንንሽ ምልክቶች ደግሞ ውሸት ማብዛት ህብረተሰብ ውስጥ ውሸት ከበዛ የቂያማ መድረስ ምልክት ነው ይላሉ ረሱል ዐለይሂ ሰላቱ ወሰላም ዑለማዎች ከዚህ ተነስተው ምን ይላሉ ውሸት በጣም ተንሰራፋ ማለት አሉ ሐቅ ነው ሲድቅ ነው ሰማይና ምድር የቆመው ሐቅ ላይ ነው ውሸት ተንሰራፋ ማለት ሰማይና ምድር የቆመበት ነገር ጠፋ ማለት ነው አይደል ስለዚህ ቂያማ መቆሙ አይቀርም ማለት ውሸት ከበዛ ቂያማ የሚመጣው ለዛ ነው ምክንያቱም አንድ ማህበረሰብ ውስጥ እውነት ካልተንሰራፋ በስተቀር ውሸት ብቻ ካለ ያ ማህበረሰብ ሀያት የለውም خلاص ميت ለዛ ነው ይላል ዑለማዎች ከዚህ ተነስተው ከነኛ ሐዲሶች ተነስተው ምን ይላሉ ان الذي يستديم على الكذب فقد اتى بكبيره من الكبائر ውሸትን የሚያዘወትር ሰው ከከባኢር ወንጀሎች ውስጥ አንዱን እንደሰራ ይቆጠራል ይላሉ ከባኢር ወንጀሎች 7 ናቸው አይደለም እንዴ በአላህ ማጋራት ሰውን መግደል የመሳሰሉ ትልልቅ ወንጀሎች ማለት ከነኚህ ትልልቅ ወንጀሎች ተርታ የሚከሚስ እነዚህ ነገር የሚመደብ ጉዳይ ነው ማለት ውሸትን የሚያዘወትር ሰው فقد اتى كبيرة من الكبائر ከታላላቅ ወንጀሎች ውስጥ ከከባኢር ወንጀሎች አንዱን እንደሰራ ይቆጠራል ለምንድነው ይሄንን የሚሉበት ምክንያት ዑለማዎቹ አንድ ሰው ውሸትን የሚያበዛ ከሆነ አሉ ከባኢር ወንጀል ላይ መውደቁ አይቀርም ውሸትን በተደጋጋሚ የሚዋሽ ሰው ቀጥታ ወደ ትልልቅ ወንጀሎች እየመራው ነው የሚሄደው ከትንንሽ ውሸቶች እያደጉ ወደ ትልልቅ ወንጀሎች ነው የሚያልፉት ማለት ነው የቂያማ ቀን የውሸት አተሩ ምን እንደሆነ አላህ Subhanahu Wa Ta'ala በቁርአን ላይ ምን ይገልጻል ውሸታም ሰዎች እንዴት ናቸው ቂያማ ላይ ويوم القيامة ترى الذين كذبوا على الله وجوههم مسودة أليس في جهنم مثوى للمتكبرين يقالن بالله لا يميواشو سوچن تاياتشو الله على الله وجوههم مسودة فيتاتشو كسلو تقرو تاواله የቂያማ ቀን ውሸታሞች የሚለዩበት ያ ነው أليس في جهنم مثوى للمتكبرين إلى الله سبحانه وتعالى جهنم የሙተከብሮች መኖሪያ አይደለችም እንዴ መመለሻ ማረፊያ አይደለችም እንዴ جهنم የቂያማ ቀን ምልክታቸው አተራቸው وجوههم مسودة الله ፊታቸው ነጭ ከመሆኑ ሰዎች الله ያድርግልን اللهم بيض وجوهنا يوم تبيض الوجوه الله سبحانه وتعالى يقيما كن اونيوچن بميملكت من يلال وهذا يه يقيما كن يلال الله وهذا يوم ينفع الصادقين صدقهم اونتنيوچ اونتاچو يميتقماچو كن زاري نو يلال الله زاري يا اونتنيوچ اونت يميتقمبت كن نو በጣም የሚገርመው ነገር በአላህ ላይ ይዋሹ የነበሩ ሰዎች ቂያማም ላይ አላህ ፊት ይዋሻሉ ይላል ቁርአን። ሱብሃንአላህ አላህም ፊት ቀርበው ይዋሻሉ አለ። لم تكن فتنتهم إلا أن قالوا والله ربنا والله ربنا ما كنا مشركين انظر كيف كذبوا على أنفسهم وضل عنهم ما كانوا يفترون. ثم لم تكن فتنتهم إلا أن قالوا والله ربنا والله ربنا ما كنا مشركين جيتاچن بانتن ملالن አሉ مشركوچ አልነበርን الله فيتم قربو وشتن አልተوم سبحان الله እዚ ምድር ላይ የለመዱት ሙሸት እዛም الله فيت قومو ያንኑ ሙሸት ያንጸባርቃሉ ይላል انظر الى الله سبحانه وتعالى انظر كيف كذبوا على انفسهم وضل عنهم ما كانوا يفترون يقطفوت ينبروا نجر انديت اندطفاباتچونا بنفساتچو لاي انديت اندواشو تملكت الى الله سبحانه وتعالى قيامام لاي يا عينت نجر ينصبالك يوشيت اسبابوچ سنتناچو مندناچو وشيت سببوچ مندناچو عند سو ليواش يمياسچلو مكنياتوچ مندناچو እንግዲህ የእውነትን ምን ያክል ቦታ አይተናል ውሸትን ደግሞ አደጋውን አይተናል። طيب አንድ ሰው እንዲዋሽ የሚያደርገው ነገር ምንድነው? የመጀመሪያውና ሁላችንም የምናቀው ዋናው ምክንያት ምንድነው? ችግር ውስጥ እንገባና ከዛ ችግር ለመውጣት ስንል እንዋሻለን ነው አይደለም? አይደለም እንዴ? للخروج من المأزق عند هنا መቀመቅ ውስጥ አደጋ ውስጥ ወድቀና ከዛ አደጋ ለመውጣት ስንል ዋሽተን ለመውጣት እንሞክራለን። አثر لا يعلم اجمل الاله تروا الصدق وان رايتك الهلكه فيه فان فيه النجاه وان رايت الهلكه فيه فان فيه النجاه اونتن ብቻ ለመናገር اونتن ብቻ ለመፈጸም ሞክር አደጋ እንኳን ቢታይ በዛ اونት ውስጥ ነጃ መውጣት የምትችለው በዛ እውነት ውስጥ ነው ይላል። ተግባባይ አደጋ ሊመስል ይችላል ያ እውነት መናገር የሚያመጣብህ ችግር ያለ ይመስላል ግን ችግሩንም ተቀብለህ መወጣት ነው ነጃትህ እንጂ ዋሽተህ ያንን ነገር ማምለጥ አይደለም። ተግባባናል በጣም አደጋ ነው የሚሆነው የበለጠ ሌላ ችግር ውስጥ ልትወድቅ ትችላለህ። አብዱል ቃድር ጂላን ረህመቱላሂ አለይ ከእስላም ዑለማዎች ትልልቅ ዑለማዎች ውስጥ ነው የሚመደቡት በልጅነታቸው ዒልም ለመቅራት ወጡ ይላል። እናታቸው 40 ዲናር ሰጠቻቸውና በልችን ያዝ ግን አንድ ነገር ልምከረ አንድም ጊዜ እንዳትዋሽ ውሸት የሚባል ነገር እንዳትናገር እውነት ብቻ ተናገር ብላ እናትየዋ ቃል አስገብታ ላከቻቸው ልጅ ይያሉ ማለት መንገድ ላይ ሽፍታ አገኛቸውና ስንት ሳንቲም ይዛል አላች 40 ዲናር አሉ። ይቀልዳል ነው ይድስ ብላላቸውና እንዴት እውነቱን ይናገራል 40 ዲናር ብሎ ነው አሳለፋቸው። ሌላ ሽፍታ ያዛቸውና ስንት ሳንቲም ይዛል ስንት ይዛል አላቸው 40 ዲናር አሉ። እንዴት እውነት ክልትናገር ቻልክ አላቸው እናቴ ከኔ ጋር አህድ አለኝ እናቴ ጋሉት ልጅ ይያሉ አላ አክذب ምንም ነገር እንዳልወሽ ቃል ገብቻለሁ ለእናቴ ለዛ ነው ሐቁንም ነግራሉ። ከዛ ለሽፍቶች አለቃ ወሰደና አገናኛ ይሄ በጣም ይገርምጻ ነው ስንት ዲራባልስ ስንት እንዳልሰ 40 ዲናር አለኝ ብሎ ለሽፍቶቹ አለቃ ይነግረዋል። ለምን ደግሞ ይጣለ ሽፍቶቹ አለቃ አብዱል ቃድር ጂላንን ይጠይቃቸዋል። አይ እኔ አላህ እኔ ለናቴ ቃል ገብቻለሁ ምንም ነገር ላልዋሽ ቃል አስገብታኛለች ለዛ ነው እነተኔ ነገርኩ ሲሉት ያ የሽፍቶች አለቃ በጣም አለቀሰ ይላል። ሱብሃንአላህ አንተ እናትህ ጋር ያለህን ሐቅ ጠብቀሃል እኔ ግን አላህ ጋር ያለኝን አማና አፍርሼ ስንት ጊዜ ነው በውሸት ምኖረው ብሎ ተውባ አደረገ። እንዳለ ሽፍቶቹ በሙሉ ይዟቸው ተውባ አስደረጋቸው። ሱብሃንአላህ ሲድቅ ማንንም ሰው ነጃ ያወጣል ምናልባት ውጤቱን በቅርብ ላናየው እንችል ይሆናል። እኛ ብዙ ጊዜ አጫጭር ነገሮችን ብቻ እናያለን። አኺራም እኮ ረዝሞብን አይደለም ዱንያ የምታታልለት አጫጭር ነገር እኮ ነው። አንዳንዱ ሰው ታክሲ ያንድ ብር ታክሲ መንገድም ለመሄድ አንድ ፌርማታ ለመሄድ በወንበር ይጣላል አይደለም እንዴ? አሁን ሊወርድ ለምን ይጣላል? ቆሞ ሳይሄድም እንዴ? አጭር እኮ ነች ሰዓቷ። ዱንያንም እኮ እንደዛ ማሰብ እንችላለን አይደለም እንዴ? አጭር ነች ከአኺራ አንፃር ሲታይ። ሲጥቅ ስንናገር እዛው ውጤቱን እንፈልጋለን። ላ ውጤቱን ላይሆን ይችላል። ውጤቱ መጥፎ ሊሆን ይችላል። እኛን ሊያጠቁን ይችላሉ። እኛን የሚጎዳ ነገር ሊሆን ይችላል። ግን አላህ ዘንድ ደረጃችን ይጨምራል። የዛን ነገር ውጤትም ኢንሻአላህ ዱንያም ላይ እናየዋለን። ዱንያ ላይ ባናየው እንኳ አኺራ ላይ ደግሞ ምንዳችን ከፍ ያለ ይሆናል ማለት ነው። لو وضع الصدق على جرح لبرع الى العلماء لو وضع الصدق عند سوق قسل አለው እዚ ቁስሉ ላይ አሉ እውነት መጥቶ ቢቀመጥበት ቁስሉ ይድናል አሉ እ እውነትን ሲገልጹት እውነት ችግር ውስጥ ሆነን እምኗሽ ከሆነ ሌላ ችግር እየጨመርን እንጂ ከችግር መውጫ መፍትሄ ያገኘን አይደለም። ጊዜያዊ ሊሆን ይችላል ያ መፍትሄ፣ ግን ያ ነገር ይዞብን የሚመጣውን ደግሞ አናቅማል። سيدنا عمر بن الخطاب رضي الله عنه كذي قال بتهايا زمن يلالو لأن يضعني الصدق وقل ما يضع أحب إلي من أن يرفعني الكذب وقل ما يرفع إلى الله. صدق بتلين الشلال لنقروا صدق عيتلم مالو وقل ما يضع عيتلين صدق وشيت كف كم يادر قيم ለነገሩ ውሸት ከፋ ያደርግም አለው ማለት ደግሞም ተረ ይመስለናል። ሲጥቅ በመናገሬ ነው ልወድቅ ነው ስለዚህ ልዋሽ ብሎ ሊያስብ ይችላል። አንድ ሰው ላልወደቀም ውሸት በመናገሩ የተነሳ ሊመስለው ይችላል፣ ግን አልተነሳም ማለት ነው። ዑመር ያንን ነው የሚያስቀምጡት። ዑመር ኢብኑ አብዱል አዚዝ ሁላችንም እናቃቸው ትልቅ ኸሊፋ ነበር። የዑመር ኢብኑ ኸጣብ ዘር ናቸው። የልጅ ልጅ ናቸው የዑመር ኢብኑ ኸጣብ። በጣም ዓዲል ታማኝ ከነበሩ ኹለፋዎች ውስጥ አምስተኛው ኸሊፈቱ ራሺድ ተብለው ነው የሚቆጠሩት በዑለማዎች። አቡበክር፣ ዑመር፣ ዑስማን፣ ዓሊ ይሉና ዑለማዎች እዚህ መሃል ያሉትን ይዘሉና ዑመር ኢብኑ አብዱል አዚዝ ይላሉ። አልኸሊፈቱ ራሺድ አልኻሚስ አምስተኛው ኸሊፈቱ ራሺድ ይባላል። عمر بن عبد العزيز من دون ميلوت والله بالله ما لله ما كذب كذبه منذ علمت نفسك وك جمرو عنديتن موشيت واشيت علىك بيلال عمر بن عبد العزيز يا الله عنديتن موشيت واشيت علىك ان الكذيب يشين باهله وشيت የሚዋሸውን ሰው በጣም እንዲጠላና ሰው እንዲጸየፈው ያደርገዋል። ያቺ የተደበቀች እኮ ውሸት ውሸት ተደብቃ አትቀርም፣ እውነትም ተደብቃ አትቀርም። አይደለም እንዴ? አንድ ቀን የወጣ ቀን ያ ሰው ያፍራል አያፍርም? እዚህ ዱንያ ላይ ባይጋለጥ አኺራ ላይ አይጋለጥም? አኺራ ላይ መጋለጥ አይቀርም። ጁነይድ ረህመቱላሂ ዐለይሂ ምን ይላሉ? ሐቂቀቱ ሲድቅ አሉ። እውነተኛ እውነት ማለት የሲድቅ ሐቂቃ ወዶ አን ተስድቅ ፊ ወድዕ ላ ዩንጂከ ፊህ ኢላ ልክዝብ። ዝም ብሎ በማንኛውም ጊዜ እንኳ እውነት መናገር ቀላል ነው አሉ ጁነይድ ረሕመቱላሂ ዐለይህ። እውነት ማለት እውነት መናገር ማለት ውሸት እንጂ ሌላ ነገር ነጃ ማይወጣህ ቦታ ላይ እውነት መናገር ነው አሉ። ካልዋሸህ በስተቀር ነጃ ማትወጣበት ሁኔታ ላይ ሆነ ያኔ እውነት መናገር ነው። ሲድቅ ማለት ያ ነው ይላል። በማንኛውም ጊዜ እውነት መናገር ቀላል ሊሆን ይችላል፣ ግን መእዘቅ ውስጥ ችግር ውስጥ በመንገባበት ጊዜ ያ ችግር ላይ ሆነን እውነት መናገር ያ ነው ከኛ የሚጠበቀው። በነቢዩ ዓለይሂ ሰላቱ ወሰላም ጊዜ አንድ ሰሓባ ጋር የተፈጠረ አንድ ክስተት አለ። እጅግ አስተማሪ የሆነ ታሪክ ነው። ሰዎች ችግርም ላይ ሆነው እውነትን እንዴት መናገር እንዳለባቸው ስለሚያስተምር ነው። የተቡክ ዘመቻ ጊዜ የተቡክ ዘመቻ ጊዜ ከነቢዩ ዓለይሂ ሰላቱ ወሰላም ጋር አብረው የዘመቱት ሰሓቦች ቁጥር 3000 ያክል ነበሩ። 3000 ያክል ሰሓቦች አብረው ዘምተዋል። ወደ የት? ወደ ተቡክ። የተቡክ ዘመቻ ዘመቻው ራሱ የተካሄደበት ወቅት እጅግ ሐሩር የፀሐይ ሙቀቱ ከፍተኛ የሆነበት ጊዜ ርቀቱ ደግሞ ወደ 1000 ኪሎ ሜትር ርቀት ላይ ነው ያለው። ተቡክ ከመዲና ተቡክ 1000 ኪሎ ሜትር ርቀት ላይ ነው። ይህንን እንግዲህ ግመል ያለው በግመል ፈረስ ያለው በፈረስ የሌለው በእግሩ 1000 ኪሎ ሜትር መጓዝ አለበት። ነብዩ አለይሂ ሰላቱ ወሰላም በሌሎች ዘመቻዎቻቸው እሚዘምቱበትን ቦታ በትክክል አይናገሩም። ረሱላህ ሰለላም ኢንፎርሜሽን ጠላት ጋር እንዳይደርስ በማሰብ በሚስጥር ነው የሚዘምቱት። የተቡክ ዘመቻ ጊዜ ግን ተናግረዋል፣ የት እንደሚሄዱ በትክክል ተናግረዋል፣ ይታወቃል የት እንደሚሄዱ። ስለዚህ ጉዞው ከባድ መሆኑን ያወቁ ሙናፊቆች ዑዝር እየጠየቁ ቀሩ። ብዙ ሰዎች ቀሩ ዘመቻው ጋር ሳይሄዱ ማለት ነው። طبعا عذر يتيقوت بحالا نو مجمريا قروا كلهم سوج مالت منافقوچو بمول 3 صحابوچ گن 3 صحابوچ اونتنيا صحابوچ نبرو عليهم طورنتو گات يقربت مكنيات يلاچو براساچو پرسنال مكنيات براساچو دكمت قروا يان اونتاچون انديت تگافتو يميلون نمياساي ይህ ሰሓቢ ከዕብ እብኑ ማሊክ ይባላል ረዲየላሁ ዐንሁ። ከዕብ እብኑ ማሊክ አልአንሳሪ የአንሳር የሆነ ከዕብ እብኑ ማሊክ ነው። ከዕብ እብኑ ማሊክ ሁሉንም አይነት ዝግጅት አጠናቋል። ፈረስ ገዝቷል፣ አቅም አለው፣ ገንዘብ አለው፣ ስንቅ መያዝ ይችላል፣ ሁሉንም ነገር ማሟላት ይችላል ከዕብ እብኑ ማሊክ። ነገ ዛሬ ነገ ዛሬ ነገ ዛሬ ዘጋጅና ወጣለው ሲል የረሱል አለይሂ ሰላቱ ሰላም ሰራዊት ተንከሳቀሰ ከመዲና ወደ ተቡክ። በቃ ነገ ደርስባቸዋለሁ ሲል ከነገ ወዲያ ደርስባቸዋለሁ ሲል እየራቁት እየራቁት ሄዱና መጨረሻ ተስፋ ቆርጦ ቀረ ከዕብ ኢብኑ ማሊክ ከዘመቻው ሳይሄድ ቀረ። መዲና መንገድ ላይ በመዘዋወርበት ጊዜ መዲና ከተማ ላይ የማያቸው ሴቶች ህፃናትና ሙናፊቅነታቸው የታወቁ ሰዎችን ብቻ ነው አለ። ሁሉም ሰሃባ ሂዷል፣ የቀረው ማን ነው? ሙናፊቆች ናቸው የቀሩት፣ ወይም ደግሞ ደካሞች እግራቸው መንከሳቀስ የማይችሉ የመሳሰሉ ሰዎች ዑዝር ያለባቸው ሰዎች ብቻ ነው የቀሩት። ተቡክ ዘመቻ ተገባዶ እዛው ዘመቻው ላይ በጣም የሚገርም ክስተት አለ። እዛው ዘመቻው ላይ ረሱል አለይሂ ሰላቱ ወሰላም እያንዳንዱን ሰሃባ ማን እንደቀረፈው ያውቃሉ። ረሱል ሰለላሁ ዐለይሂ ወሰለም ከ3000 ሰሃባ ውስጥ ከዕብ ኢብኑ ማሊክን አስታውሰው ጠየቁ። ረሱል ሰለላሁ ዐለይሂ ወሰለም ምን ነው ከዕብ ኢብኑ ማሊክ የት ሄዳሉ? ከ3000 ሰራዊት ውስጥ ከዕብ ኢብኑ ማሊክን አስታውሰው ነው የጠየቁት ረሱል ሰለላሁ ዐለይሂ ወሰለም። እሱማ ምን አላንዱ በቃ ያትክልት ቦታው ፈረሱ ምኑ እሱ አታልሎት ነው አይቀር አለ። ሙዓዝ ኢብኑ ጀበል ምን አለ? ላ ያ ረሱላህ እኛ ምናቀው እሱን በጥሩ ሰውነቱ ነው እንደዚህ አትበላለ። ለወንድሙ ተከላከለለት እዚህ ሆኖ ማለት እ በመጨረሻ ዘመቻው ተገባዶ ረሱል ሰለላሁ ዐለይሂ ወሰለም እና ሰሃቦቹ በሚመለሱበት ጊዜ ከዕብ ኢብኑ ማሊክ ፍርሃቴና ጭንቀቴ ጨመራል። ምን ይዋጠኛው ነው ረሱላህ ሰለላሁ ዐለይሂ ወሰለም ሲመጡ ምንድነው ምላቸው? ስለዚህ ውሸት ማፈላለኩ ጀመርኳል እ እንግዲህ አያችኋል ሰሃቢ ነው ومع ذلك عليه ثونا ደግሞ እንደ ሰው ደግሞ ያ ነገር ሊኖር ይችላል አለም እንዴ اتحرى الكذب እስኪ ምን ብላቸው የበለጠ ላሳምናቸው ይችላልው ብዬ ውሸት ማሰብ ጀመርኩኝ። በሌላ አነጋገር ቤተሰቦቹንም ሁሉ ሰብስቦ እስኪ ውሸት ምን ብላቸው የበለጠ ላሳምናቸው ይችላልው ውሸት አዋጡ ማለት ነው እ እንዲህ እስከ ማለት ድረስ ደረስኩ። በጣም ጨነቀኛል። ረሱል አለይሂ ሰላቱ ወሰለም እንዲከፉብኝ አልፈለኩም። ስለዚህ ማምለጫው ሸት ማሰብ ጀመርኩ። فلما عاد رسول الله صلى الله عليه وسلم سملس رسول الله عليه وسلم وشيتي ሁሉ ጠፋብኛል። በቃ ወነቴን መናገር አለብኝ ብዬ ወሰንኳል። እንዴ ተዋሻቸዋለሁ ረሱል صلى الله عليه وسلم እኔ ዛሬ ውሸት ብነግራቸው ነገ ወህይ ወርዶ ቢያጋልጠኝስ? ዝሬ ረሱል صلى الله عليه وسلم አልዋሻቸውም። የሚመጣውን ነገር እቀበላለሁ ያለ መቀበል ዝግጁ ነኝ ግን አልዋሽም ወነቴን ነው መናገረው ብዬ ወሰንኳል። منافقوچ በሙሉ እየመጡ ለረሱል አለይሂ ሰላቱ ወሰለም سامحني يا رسول الله اعذرني يا رسول الله اني يقربلني يا رسول الله اندي ሁኘ ነው እንዲ ችግር አጋጥሞኝ ነው አሞኝ ነው እንዲ ሁኘ ነው ቤተሰብ እንዲ ሆነብኝ ነው የተለያዩ ምክንያቶችን እየሰጡ ረሱል ሰለላሁ ዐለይሂ ወሰለም አውፋሏቸው አሉ። በይዓም ጀደዱላቸው ኢስቲግፋር አደረጉላቸው አላህ ይማራቸው አሏቸው። ወየኪሉ سرائرهم لله የውስጣቸው ለአላህ ተተው ረሱል ሰለላሁ ዐለይሂ ወሰለም በዛሂር ብቻ በሚሰጡት ምክንያት ተቀባይነትን አገኙ። ተግባብተና የውስጣቸውን ግን ለአላህ ተው ረሱል ሰለላሁ ዐለይሂ ወሰለም በቃ ውስጣችሁን አላህ ያቃል ወነታችሁን ነው ውሸታችሁን አላህ ያቃል ግን እኔ በመትሉኝ ተቀብያቸዋለሁ ብለ ኢስቲግፋር አደረጉላቸው ረሱል ሰለላሁ ዐለይሂ ወሰለም። እኔ ገባሁ አለ ከዓብ ኢብኑ ማሊክ። ስገባ ረሱል ሰለላሁ ዐለይሂ ወሰለም የቁጣ ፈገግታ ፈገግ አሉ። ምን ሆነ ነው አንተ ሲቀረህ አሉኛ። አመሽተረይተ ጀመለን جديدة አመሽተረይተ ألم تكن قد ابتعت ظهرك قالت رسول الله صلى الله عليه وسلم አዲስ ግመል አልገዛህም ነበር እንዴ? ለዚሁ ዘመቻ ብለህ ተዘጋጅተሃል ነበርም እንዴ? ለምን እንደ ይቀረህ ዋሉት رسول الله صلى الله عليه وسلم والله على يا رسول الله صلى الله عليه وسلم والله لو جلست عند غيرك كانت وجه بهونه سو زند تقمچ بيون نوراهن انت بات هون نورو انت يا رسول الله علاچو من ملوك الدنيا كدنيا ملوكوچ است نغستات است كاندو فيت تقمچ بيون نوراهن لرايت اني ساخرج من سخطه بعذر كذا نغس قطا ምክንያት ፈጥሬ ማምለጥ ይችላል ነበር። لقد اوتيت جدلنا له ምክንያት ፈጠራን አላህ ሰጥቶኛል በጣም አቅሬ ፈጣን ነው አላቸው ለረሱል ሰለላሁ ዐለይሂ ወሰለም። ولكن يا رسول الله لئن حدثتك اليوم حديثا ترضي به عني اهون انتن የሚያስደስት ውሸት ዋሽቼ ካንተ ፊት በዋሽ ليوشكن الله ان يسخطك عني እፈራለሁ እኔ አላህ በኔ ላይ ጥላቻ እንዳይለ በቃ እኔ እንድጠላኝ እንዳያደርግ እፈራለሁ። ያን ውሸት አጋልጦኝ አላህ እንድጠላኝ ቢያደርግስ ያን እፈራለሁ አለ። ወለኢን ሐደስቱከ ሐዲተ ሲድቅን እውነት ነገር ብናገርህ ደግሞ አሁን እውነት ነገር ብነግርህ ያ ረሱላህ ተጅዱ ፊሂ ዐለየ በኔ ቅር ብትሰኝ አንተ ያላህ ነብይ اني لا ارجو من الله فيه عقبا الله زند መጨረሻዬን እንዲያሳምረው ለምነዋለሁ አላህን። አንተ አሁን ብትከፋብኝም አላህ መጨረሻዬን እንዲያሳምርልኝ ለምነዋለሁ። اما هذا الرسول صلى الله عليه وسلم ان مكنيات كسم بحالا ووالله ما كان لي من عذر بلواچዋል بالله ملالو አንተ አላህ መልክተኛ እኔ ምንም ምክንያት የለኝም የቀረሁበት በቃ ምንም ምክንያት የለኝም። من يبالو رسول الله صلى الله عليه وسلم اما هذا يسو فقد صدق اونت تناغروال قم حتى يقضي الله فيك الله بانت لا يفرجون اسكي استلالف تنس من يمله نغير يلي يكر ليلوتم ما يشلون مكنيات على قرب ما علم دي زم ليلوتم ما يشلون مكطات አለበት ምክንያቱም ማይርግ አለበት ዘመቻ ቀርቷል ስለዚህ تنس الله فرجون اسكي ستدرس قالوا رسول الله صلى الله عليه وسلم كعب بن مالك يهنن اونتن سيناجر قطتو ميمطاون قطعاتم لمكبل يا وسمال معناتنو ادلم ني قطعاتم دغمو لينور يشلال عند سو اونتن تناغرو قطعات يلم معنات ادلم لا طفاو نغل ليقطع يشلال كعب بن مالك بالمزمتو لا طفاو ነብዩ አለይሂ ሰላቱ ወሰለም ማንንም ህብረተሰቡ ውስጥ አሉ አንድም ሰው እንዳናግራቸው እነኚህን ሰዎች አሉ ሶስቱን ሰዎች ሶሻል አውትካስት ማህበራዊ መገለል ማንንም ሰው እንዳናግራቸው ሰላም እንዳይላቸው አላህ ፍርዱን እስኪያመጣ ድረስ ተመልከቱ መስጂድ ይገባሉ አንድም ሰሃባ ሰላም አይላቸው ያ አላህ ከዓብ ኢብኑ ማሊክ ምን ይላል ወደ ረሱል አለይሂ ሰላቱ ወሰለም ይሄድና السلام عليكم يا رسول الله لاچو الله هلال كذا قسبيه كنفراچونا الله وعليكم السلام بلو كنفراچو منقساقسنا على منقساقسون لمايت هلال رسول عليه الصلاه والسلام ان بمزور غزي بچرفتا يايونيال بروق اساچو منافقوت قال جبتوچو قال كني الله تزازنو ما ناغر يلباچو كذا فيتين زور سادرك فيتاچون زور يادرغالو عليه الصلاه والسلام بزي ملكو من ياكل كم قويو 50 كن 50 يوما 50 كن ما ننسوا اناغراچو مستوچاچو حتى وطو تبالو كبيت انداتا ناغرواچو تبالو كميستوچاچوم تراو انذا ሁለቱ ጓደኞቼ ብቻ ይላል كعب ابن مالك እድሚያቸው የገፋና አቅም ስለሌላቸው ሚስቶቻቸው እንዲخدمዋቸው ግን አብራዋቸው እንዳይተኙ ተወሰነ አንተ ግን ራስክን መካደም ትችላለህ ያላህ ከዓብ ኢብኑ ማሊክ ከ50 ቀናት በኋላ አላህ Subhanahu Wa Ta'ala እንደተወበተላቸው እንደተመለሰላቸው ተውባቸውን እንደተቀበላቸው የሚያበስር አያ መጣ ያንን አያ ማብሰር ብቻ አይደለም ለካዕብ ኢብኑ ማሊክ ትልቅ ደረጃ የሚሰጥ አያ ወረደ ከ50 የስቃይ ቀናት በኋላ ማለት ብዙ ፈተናዎችን ካለፈ በኋላ ካዕብ ኢብኑ ማሊክ አላህ Subhanahu Wa Ta'ala የነበሩበትን ሁኔታ ሲገልጽ የነበሩበትን ጭንቀት ሲገልጽ حتى اذا ضاقت عليهم الارض بما رحبت وضاقت عليهم انفسهم الى الله መሬት የመስፋቷን ያክል ጠበበቻቸው መሬት በጣም ሰፊ ነቻል የስፋቷን ያክል ስትጠብ ማለት እ መሄጃ ሲያጡ ሲጨነቁ ያኔ አላህ Subhanahu Wa Ta'ala ፈረጃ መጣላቸው ያ أيها الذين آمنوا توبة ካደረገላቸው በኋላ اتقوا الله وكونوا مع الصادقين እናንተ ያመናችሁ ሰዎች ሆይ አላህን ፍሩ ወኩኑ ማዕ ሳዲቂን ከእውነተኞችም ተርታ ተሰለፉ እውነተኞች ሁኑ የሚል አያ ወረደ ከዓብ ኢብኑ ማሊክ ምንድነው የሚለው ኢነሁ ሚን ተውበቲ እኔ ከተውበቴ ጭምር ነው ከዚህ በኋላ አላ ወሐዲተ ባዕደ ዛሊከ ኢላ ሲድቀን ከማንም ጋር ባለኝ ግንኙነት እውነትን እንጂ ሌላ አልናገርም ከዛሬ ጀምሮ ይላል ከዓብ ኢብኑ ማሊክ ሁለተኛው ሰበብ ምንድነው የመጀመሪያው ሰበብ ምክንያት ምናል ችግር ላይ ሆነን ከችግር ለመውጣት ስንል መዋሸት ይሄ ራሱን የቻለ ችግር እንደሆነ አይተናል ሁለተኛው ደግሞ ሊጀልብ المنፈዓ ችግር ላይ ሆነን ሳይሆን ጥቅም ፈልገን የሆነን ጥቅም ለማግኘት ስንል ዋሽተን ያንን ጥቅም ለማግኘት መሞከር ይሄ ከመጀመሪያው ምክንያት የባሰ ነው አይደለም ከመጀመሪያው ይብሳል አ ምክንያቱም በጀመረው አንድ ሰው ችግር ላይ ነው ችግር ውስጥ ለመውጣት ብሎ ያ ራሱ ችግር ነው በጣም ጥሩ አይደለም መዋሸት የለበት ሁለተኛው ምክንያት ግን ችግር ላይ ማረለም ሰውዬ ጀልበል መንፈዓ የሆነ ነገር ለማግኘት ሲል ይዋሻል ابو جهل تلقوا مثالين ولذي ابو جهل نبينا عليه الصلاه والسلام وشيطان ميلاچو ነበር ابو لهب قدم تبلكني ያላችሁ አይደል እዛ ወነተኛ መሆናቸውን ስላረጋገጡልን እዛ ውሸታም ማለት አልነበረ ابو جهل ግን ያ رسول አንተ محمد አንተ ውሸታም ነህ ብሎ ሲናገራቸው ነብዩ عليه الصلاه والسلام አዝነው ዝም ይሉታል አይደል ለምን በኋላ ግን ለጓደኛው ምንድነው ያለ ابو جهل انني اعلم انه صادق قال እኔ አውቃለሁ እሱ ወነተኛ መሆኑን አውቃለሁ መሐመድ ወነተኛ መሆኑን አውቃለሁ ولكن يمنعني أن أؤمن به عليه. أنا أقول لما من مكلك لن يسن بس ما من مكلك لن أن قبيلتي وبنو عبد مناف يا أبو جهل قبيلانا يا عبد مناف يا رسول صلى الله عليه وسلم قبيلة يتلعين السمي السبو بقبيلة درجة يا عبد مناف قبيلانا يني قبيلان فرسي رهان تودا داري وجنان النشك أداد دمال لبعل يقولون منا كذا إن يالم السالي حجاج وجنان تطع لنسيلو إن يالم تعبان النالب سالة نلالن إن يان دين نادر قالن إن يان دين نادر قالن إيال إنه وراد درالن ما جرش على أي منا نبي يالو إن يكو نبي يال ننالو فأنا لنا به يتنا متوال للنبي يال بقولهم نقر مش كده دمالن عند نقر تسارو إن يام نسرالن يولي نقر تسارو إن يام نسرالن عنك النبي ينرسو قاوتا إن يا نبي يتنا متال سلزي نبي ما استباب لالبي تقبلنا له منفعة السمع جنية يقوس عتق مع ليبل عين نتال يعني لما تبدأ في المعاشة تعلبت ما استباب لعلبت إيه بتأم هذا جنية هنا نجار فلتنيا وسوستنيا ومكنيات دقمو كهلتنيا ويباس مكنياتنا لإيذاء الآخرين ليلو تشيل لما قدرت سبال معاشة يوم جمرة وراس تجر لاي هنا معاشة ሁለተኛው ጥቅም ለማግኘት መዋሸት ነው ሶስተኛው ሌሎችን ለመጉዳት መዋሸት ነው ሱብሃንአላህ ይሄ በጣም ከባድ ነገር ሌሎችን ለመጉዳት መዋሸት ጋር በተያያዘ የነብዩላህ ዩሱፍ አለይሂ ሰላም ታሪክ በቂ ምሳሌ ነው ነብዩላህ ዩሱፍ አለይሂ ሰላም በልጅነታቸው 11 ወንድሞቻቸው ለመግደል በሚፈልጉበት ጊዜ ሳቸውን اقتلوا يوسف او اطرحوه ارضا يخلو لكم وجه ابيكم وتكونوا من بعده قوما صالحين كسبوها لا تروس وجهتهن زن عباتاتكم ودنا انتفتون يا زور زن يوسفن بتقام يودع لنا يزاك رات يا زاتشونا قدروا التبابا اهن النقر لما ادرك ولت وشيت واشتوا لله ولت وشيت من دنا عن دنيا وجاءوا اباهم عشاء يبكون كجدلوا بحالا ماتا يالك اسمتو بمشيت عباتاتشون يالك اسمتان وي وندماتشن تكولا بلاو يارو عندو ينققر يتكبار وشيتلو ينققر مشيتال وجاءوا على قميصه بدم كذب الى الله وشيت بهنا يوشيت دم لبسو النكرو عندو عنق في الارض دم اسنكتو تكولا بلاو بلومت نبي الله يوسف عليه السلام نبي الله يعقوب عليه السلام من دنا يلواتشو من انيا متقرم تكولانج لبس ساتبلا يسو سونات يمتبلا لبسو من المالون دم بچان يتنقر وشت بطعم مدفونة قرمال يقالتها اللي هنا نتبلاي يفلقكم تنقاكي لتادر قتشلال اونا تنقاكي تييكم خلاص اونا تسنوهن وشيت كن كتلا اي اكتاك ترنكا كي تيكارا عندو يافتلك النا دائما تعالي الزابوها شكر يفتلا الله سبحانه وتعالى يهن النقر بما درقات شو مكنات حيا آمت مكرا يوار لمني حيا آمت سكا يوار كذابوها لانو ينبي الله يوسف عليه السلام كذاك نبرو بتبوتا ودتشال اللي آمتوات شو يشالوت زيقا قرآن عند اقلالة سالو بتا امي قرم وشيت عم سووش بزوكي دي አታምነኝም እኮ ይላል አይደል አታምነኝም አይደል እ እውነቴን ነው አታምነኝም እንደዚህ እንደዚህ ሆነ ምንም መስላችሁ አለች የሆነች ውሸት ማለት ነው ነብዩላህ ዩሱፍ አለይሂ ሰላም ወንድሞች ምን አሉ መስላችሁ وما انت بمؤمن لنا ولو كنا صادقين አባታችን እኛን እኮ አታምነንም አንተ እውነታችንን ብንናገር አታምነንም አሉ ውሸት ስለሆነ የሚያወሩት በቃ የሆነ ነገር ውሸት ውሸት ግን የሚያሳይ ነገር ማንጸባረቅ አይቀር እ وما انت بمؤمن لنا እኛን እኮ አታምነንም አንተ አባታችን ወለው كنا صادقين እውነታችንንም ብንነግር አታምነንም ወንድማችንን ተኩላ በለው እ አራተኛው ምክንያት سبب الكذب للكذب ውሸትን ለመረገፍ የሚዋሽ ውሸት አንድ ሰው አንድ ውሸት ይዋሽና ያን ውሸቱን ለመደገፍ ሌላ ውሸት ይጨምራል ከዛ ሲልሲላ ይጀምራል ማለት خلاص አልቅም ያኛው ውሸት ደግሞ ሌላ ውሸት ሊፈልግ خلاص ሰውየው በውሸት ሀያት ይኖራል ማለት ይሄኛው ደግሞ ከላይ ከተጠቀሱት የባሰ ውሸትና ኢማን አንድ ላይ አይገኙም ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ምን በሚል ሐዲታቸው فيما رواه امام مالك سئل النبي صلى الله عليه وسلم نبي عليه الصلاه والسلام تطيقوا ايكون المؤمن جبال جبانا عند مؤمن فريل يكون يجلال عند يا رسول الله عليه الصلاه والسلام فريل يفرى يجلال فرنت لا مفرات ويم طب كسو غير منام بطام يفرى سو الله اندذا يكون يجلال عند قال نعم اهو مؤمن اندذا يكون يجلال فريل يكون يجلال قالوا ايكون المؤمن بخيلا مؤمن سستام ليون يشلال اندي قال نعم او سستام ليون يشلال فريده تبالو عند صحابي رضي الله عنه حسان بن ثابت يبالال يا نبي عليه الصلاه والسلام غطامي نبر يا نبي صلى الله عليه وسلم غطامياچو انا حسان طورنت ايودم نبر دم مايت ايود انا نبي صلى الله عليه وسلم የሴቶች ካምፕ አላል ሴቶች የሚቀመጡበት እዛ ጋር እንዲጠብቅ ነበር የሚያደርጉት ወንድ አለ እንዲባል ሐሳን ብን ዛብ የሱ ሰይፍ شعر ነው ግጥም ነው ነብዩ ሰለላሁ ዐለይሂ ወሰለም ሚናካ ነገር ሲናገሩ ቆሞ ይገጥማል ስለ ነብዩ ዐለይሂ ሰላቱ ወሰለም አወድሶ ይገጠማቸዋል خلقت مبرئا من كل عيب كأنك قد خلقت كما تشاء يا لسم خلقت مبرئا من كل عيب كعيب كله يصدق هنا تولدك انه اندفلك يتفطر كتمثل الله كعيب قدتش لولد لفطر يالك تمثل الله انت يا الله نبي يالاچو سو اجي غطامي نبر غنيا يا نجر نبربت باند غزوه لاي صوفيا رضي الله عنها بنبرتش بت غزوه لاي اسوا سيتوچو بالوبت اسون اسكمتو رسول الله صلى الله عليه وسلم بحالا عند مشرك سلاي متى اري هيدنا غدلو عليچو ما افعل يعني اندزي على درقم لو كان رسول الله صلى الله عليه وسلم يعلم ذلك انهم بيقولوا رسول الله صلى الله عليه وسلم لما اجلسني في ذلك ازي اسقمطني منبر على اندي ما درق بيقولوا ما ازي اسقمط منبر على اربا كيد بتلوم بياله مجرشا اسوا تقبلتشنا سيفون اذا هدا جدلتش جلا متى ستتشنا بليدنا انغتون قرطه ورورلاتشو عليه للمشركوت اذا كان نسو جربان يعني المشركوت رسول صلى الله عليه وسلم ان ما درك بجل نور وزي عظمت كده مجرشا هيرچنا انغتون قرطا ورواچلاچو اها انا عمر قالو مالت نو بلو ششو مالت صوفيا يعني بتادرغو سيتوچو كفتنيا شغل لا يودكو نبر مالت انا كصحابوچم رسول الله صلى الله عليه وسلم انديه يوجباتو انديه تطوطاچو نو سرا يسطواچو انجي هي حسن بقى تشلوتاو يالو بذا ملكو اسمنا نقدمال مالت بخيل ميلو دغمو سست لاي ابو سفيان ብዙ ጊዜ በዚህ ይታወቃል ይላል ابو سفيان ወጭ እንኳን አይሰጥም ነበር ይላል رضي الله عنه ابو سفيان ወጭ እንኳን ለመስጠት እንትን ይል ነበርና رسول عليه الصلاه والسلام ለሚስቱ ለሂንድ እንዳት ወጅ አድርገሽ ትንሽ ሰራይቅ ብለዋል ትንሽ ከጊዙ ወሰጅበት ብለዋል ከንቱኑ ከቡኽሉ የተነሳ ማለት ሙእሚን በኺል ሊሆን ይችላል ፈሪ ሊሆን ይችላል ምናም ማለት ولكن النبي عليه الصلاه والسلام قتلوا تطيب قالوا اي يكون المؤمن كذابا مؤمن شتام ليون يشلال اندي يا رسول الله سيبالوا قال لا مؤمن ايوش اياتشال ايماننا كذب عند لا هيد مؤمن بفصم ايوش مال رسول الله صلى الله عليه وسلم لما تقال لي اكل صدق تلك درجه اندالو ايتنال صدق اوبشنال گودايه ايدلم يمرچا گودايه ايدلم እውነተኛ መሆንና አለመሆን ሳይሆን እውነተኛ መሆን የግድ ምክንያቱም እውነት ከኢማን ጋር ነው የሚገናኘው ኪዝብ ደግሞ ከኒፋቅ ጋር ነው የሚገናኘው አላህ ይጠብቀን ውሸት የምን ባህሪ ነው የሙናፊቆች ባህሪ ነው ሲድቅ ደግሞ የሙእሚኖች ባህሪ ነው የተለያዩ አያዎችን ከዚህ ጋር በተያያዘ የተለያዩ ሐዲሶችን አይተናል ውሸት ደግሞ የሙናፊቆች ባህሪ ከመሆኑ ጋር ሰዎች በተለያየ ምክንያት ውሸትን እንደሚፈጽሙ ማይተናል የመጀመሪያው ምክንያት ከመዕዘቅ ለመውጣት ችግር ደርሶባቸው ከችግር ለመውጣት ሁለተኛው ምክንያት ጥቅም ለማግኘት ሶስተኛው ምክንያት ሰዎችን አዳ ለማድረግ አራተኛው ምክንያት ደግሞ ውሸትን ለመደገፍ የሚዋሽ ውሸት እነኚህ ነገሮች በሙሉ ኢንሻአላህ እኛ ማስወገድ የሚገባን ችግሮች ናቸው እንደ ውሸት ምክንያት ማለት ነው طيب ኢንሻአላህ ፕሮግራሙን ኦልሞስት ያጠቃለልኩ ነው ከመግቢያዬ ላይ እንዳልኩት ኢንሻአላህ ንያችን ምን መሆን አለበት ብለናል እ እውነተኛ ሆነን እዚህ መጅሊስ ለመነሳት ነው ኢንሻአላህ ሐቂቃ ጊዜያችን ሰውተን አላህ Subhanahu Wa Ta'ala በወደደው ቦታ እዚህ ቦታ ስንቀመጥ ራሳችን ለውጠን መነሳት መቻል አለብን ኢንሻአላህ ከኔ ከነፍሴ ጀምሮ ሁላችንም በምንም አይነት ሁኔታ ኢንሻአላህ እውነትን ምላሳችን መልመድ መቻል አለበት ውሸት በጣም ሊጎረብጦ ይገባል ምላሳችን በፍጹም መናገር መቻል የለብንም ውሸት ያንንም በማድረጋችን የምናገኘውን ደረጃ ደግሞ አይተናል ኢንሻአላህ ኢላ አዕለል ዒልይን ወደ ከፍ ወዳለ ደረጃ ምን ደርስበት ነው የሚሆነው እውነትን በተናገርን ቁጥር አላህ ዘንድ صادق صديق ተብለን ተጽፈን እዛ ደረጃ ላይ መድረስ መቻል አለብን ኢንሻአላህ በሰማነው የምንጠቀም አላህ በቂያማ ቀንም ፊታቸው ከሚያበሩ ሰዎች አላህ ያድርገን ፊታቸው በውሸት ከተቆሩ ሰዎች አላህ ያድርገን አላህ ይጠብቀን ሁላችንም በእያለንበት ኢንሻአላህ ነጋዴውም በንግድ ቦታው صديق መሆን አለበት التاجر الصدوق مع السفرة الكرام البررة الى النبي صلى الله عليه وسلم እውነተኛ የሆነ ነጋዴ صدوق የሆነ በትክክል የሚነግድ እውነተኛ የሆነ ማይዋሽ ያለውን የእቃ ባህሪ በትክክል ለሰዎች የሚገልጽ ይህ እቃ እንዲህ አይነት ችግር አለበት ብሎ የሚናገር በትክክል حق የሚሰራ ነጋዴ مع السفرة الكرام البررة ከታላላቅ መላእክቶች ተርታ ነው የሚሰለፈው ደረጃው የነሱ የመላእክቶች ደረጃ ነው ያለው ተማሪውም ደግሞ ኢንሻአላህ ትምርት ቤት ላይ ሲድቅ ያስፈልጋል ፈተና በመንሰራበት ጊዜ ከጓደኛ መቆረጅም ይሁሉ ኪድብ አይደለም የኛው ውጤት አይደለም ማለት ነው በሰው ውጤት ነው ያለፈን ያለነው ማለት ሁሉም ሰው መምህር አየው አላየው ሳይሆን ተማሪው በሲድቅ አላህን ፈርቶ በትክክል መስራት መቻል አለበት ሰራተኛ የመንግስት ሰራተኛው በሲድቅ መስራት መቻል አለበት የሰዓት ማክበር የመሳሰሉት ነገሮች እኛ ሙስሊሞች አርአያ መሆን መቻል አለብን አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወጀዓለኒ ወኢያኩም ሚነ الذين يستمعون القول فيتبعون احسنه ربنا اغفر لنا ذنوبنا واسرافنا في امرنا وثبت اقدامنا وانصرنا على القوم الكافرين اللهم اجعلنا من الصادقين اللهم اجعلنا من الصادقين اللهم اجعلنا من الصادقين اللهم بيض وجوهنا يوم تبيض الوجوه اللهم بيض وجوهنا يوم تبيض الوجوه اللهم بيض وجوهنا يوم تبيض الوجوه سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل وسلم